بسم الله على آله وصحبه وله. أما بعد، من مفاسد السفور سفور مقلالت كم يامت أجوا دقوش مكاكل عنده لتسوس بلنال لما جمعوا في ثمانو ملتنيو حياء ووقدنو كيف علي سوستنيو دمو تعلق الرجال بالنفاع مالت سيفا የወንዶች ቁርኝት አይላቀቃትም ወይም ወንዶች ይከታተሏታል ብለን ነበር። አራተኛው መፋሲድ የሱፉር ወይም የመገላለጥ እክትላጡ النساء للرجال የትሪጅ መገላለጧ ለእክትላጥ ሰበብ ነው ማለት ነው። ለእክትላጥ ሰበብ ነው በራሱ እክትላጥ ራሱ ለቻላ አንድ ነገር ነው፣ ግን ሴትሪጅ መገላለጧ ለእክትላጥ አንድ ሰበብ ነው። እክትላጥ ማለት መቀላቀል ማለት ነው። ለሴትና ለወንድ ልክ መቀላቀል ልክ የሆነ መቀላቀል እክትላጥ ይባላል። ልክ የሆነ ኢሸሪአው የሆነ መቀላቀል ማለት ነው። ከዛ ውጪ ያለ ሴትና ወንድ መቀላቀሉ ሁሉ እክትላጥ አይባልም። ለምሳሌ ባልና ሚስት፣ ወንድምና እህት፣ ልጆችና እናት፣ ይሄ ሴትና ወንድ ብቻ ስለተቀላቀለ አይደለም። ኢሸሪአው የሆነ ሴቶችና ወንዶች መቀላቀል እክትላጥ ይባላል እና ለዚህ ሰበብ ይሆናል። فإن المرأة عندي ሴት ማለት ነው اذا رأت نفسها ራሷን ካሰበች ራሷን ከገመተች ሙሳዊያተን ለሪጃሊ ከወንዶች ጋር እኩል ነኝ የሚል ከወንድ ጋር እኩል ነኝ የሚል እሳቤ ውስጧ ካለ ማለት ነው። በምን በምን ጉዳይ ላይ እኩል የምትሆነበት ጉዳይ ይኖራል፣ የምትበልጥበት ጉዳይ ይኖራል። ከበበሉ እኩል የምትሆነበት ጉዳይ ይኖራል። ሴት ልጅ ከወንድ ልጅ የምትበልጥበት ጉዳይ ይኖራል። የምታንስበትን ጉዳይ አለ። 100% እኩል ናቸው እንደማንል ከዚህ ተነጋግረናል። ለምን እዚህ ላይ በመንደነው ከወንዶች ጋር ራሷን እኩል የምትታየው ፊከሽፊል ወጂሂ ፊትን በመግለጽ ማለት ነው። ወተጀውል ተጀውልም እንደዛው ተጀውል ማለት ራስን አደባባይ ማውጣት እንዲህ ወጣ ወጣ በማለት ማለት ነው። የሰተር ማለት ተቃራኒ ነው። ተጀውል ራስን ወጣ ወጣ በማድረግ ጉዳይ ላይ ከወንድ እኩል ነኝ እኔ እምትልበት አስተሳሰብ ውስጥ አካለ ሴት ልጅ በዚህ ጉዳይ ላይ እኔ ከወንድ እኩል ነኝ። በቃ ወንድ ልጅ እንደሚገለለው ወንድ ልጅ ሱሪ ለብሳል እኔ መልበስ አለብኝ፣ እኔ ሰው ነኝ። እኔ ወንድ ልጅ ይገላለጣል እኔ መገላለጥ አለብኝ፣ ምክንያቱም ሰው ነኝ። እኔ ወንድ ልጅ ፊቱን ያሳያል እኔም አሳያለሁ፣ ወንድ ልጅ ሽቶ ይቀባል እኔም እቀባለሁ፣ የመሳሰሉትን ብላ ራሷን እንደ ሴት ራሷን ሳታይ ማለት ነው። የወንድ መቀባባትና የወንድ መገላለጥ ከሴት መገላለጥ ጋር ምን እንደማይገናኝ ሳታስብ እንዲሁ ብቻ ራሷን ከወንድ ጋር እኩል ካረገች ሳፈረት ምን ትሆናለች? ይሄኔ ትገላለጣለች። ይሄንን ካሰበች ማለት ነው ትገላለጣለች። لم يحصل منها حياء فصا حياء ميبال አይገኝም። لم يحصل منها حياء ميبال ጭራሽ አይኖርም ማለት ነው። ولا خجل خجلም እንደዛው ነው። እንደ حياء ማለት ነው እሺ፣ ራሱ አይናፋርነት ነው። ተመሳሳይ ናቸው በትርጉም ደረጃ ማለት ነው። حياء እና خجل ማለት ነው። من مزاحمتهم እነሱ ጋር ለመቀላቀል ማለት ሙዛህማ እክትላጥህም ማለት ነው። እነሱ ጋር ለመቀላቀል እነሱ ጋር ለመደበላለቅ ማለት ነው። ምንም አይኖራትም፣ ሀያ ነው። አትፈራችሁ። ለምን ራሷን ገላልጣ ራሷን ሁሉ ነገሯን ለሰዎች ገልጣ ስለምታበቃ የትኛውም ቦታ ላይ አደባባይም ላይ ቆማ ራቁቷን እንደዛው አደባባይም ላይ ቆማ እንደዛ ታይት ለብሳ እንደዛ ጉርድ ለብሳ የመሳሰሉትን ምንም ሁሉ ለመኗ እየታየ ምንም አይመስላትም። እንደው ብሎ ታርፎ ምናልባትም ራቁታቸውን የሚቆሙ ይኖራሉ በሰው ፊት ማለት ነው። አይደለም እንዲህ ለብሳ መቀላቀልን ላተፈራማት وفي ذلك ደግሞ ሴት ልጅ እንዲህ ከሆነች ይሄንን ከተዳፈረች ሴቶች ወንዶችን ለመቀላቀል ከተዳፈረች ማለት ነው ፍትነቱን ከቢረቱ አንዴ ፍትና አለ ከቢር ትልቅ ይሆነ ወፈሳዱን አሪዱን ፈሳድም አለ አሪድ የሆነ ማለት እጅግ በጣም ከባድ የሆነ ፈሳድ ማለት ነው። የሆነ መቋቋም የማንችለው ፈሳድ ፈሳዱን አሪድ ማለት መቋቋም የማንችለው የሆነ ከባድ የሆነ ፈሳድም ይከሰታል። ትልቅ ፊትና ይኖራል፣ እንደገና ደግሞ መቋቋም የማንችለው የሆነ ፈሳድ። ባለፈው ምን ብለን ነበረ? ዲፋዑ እንኳን የሚከብድ ብለናል አይደል? ልክ እንደዛ ዲፋዕ ማድረግ የሚከብድ የሆነ ፈሳድ ይኖራል ማለት ነው። በዚህ የተነሳ ማለት ነው። እሺ፣ ስለዚህ ሴቶች በመገላለጣቸው እነዚህና ከዚህም ያለፉ ኢብኑ ተይሚንም ጠቅሰውታል። እንደው መጥቀሱ የሚከብድ የሆነ ብዙ ፈተና ይኖራል ሴቶች መገላለጥ። እዚህ ጋር ደግሞ ሌላ ርዕስ ልንገባ ነው አሁን። አልዋጅቡ الواجب قديتا يهونو نقر من دنو تجاه العاد تجاه العادات تجاه العادات لما دين اسم الكتو مالتنو تجاه مالت بزيه ايه الناس ملكتو انده مالتنو ايه الناس ملكتو عادات الناس ملكتو والتقاليد تقاليد مكتل الناس ملكتو تقاليد مالت تقاليد مكتل ارعي ما درق مالتنو المستورد المستوردتي مستوردتي مستورد مستورد مالت السين والتقليد طلبنو وارد مالت يمتع مالت نار النزي مستورد يهونو مالت عندي موتو يتدرقو مالتنا إني على يمتوبن إمبورتي هونو مالتنا إمبورتي هونو مستورد مالت إمبورتي هونو منو اتشن تقاليدو اتشن مالتنا تقاليدو مالتنا مكتل مالتنا رقم والنو الواجبو قديت هوا من دنو تجاه العادات لما دو اتشن اسم الكتو لما دن قد اسم الكتو عادات مالت لما دو اتشن العادات مالت قبطة اتشار لمسالي كالشار مالتنا كالتشر مي بالنغر يلا كالتشر عادات مالت كالتشر بحال ويم دمو ستايل يهزوج انوامر هي عادات يبالال بتكلو والتقاليد تقاليد مالت دمو مكتل من المكتل المستورد يهونو مستورد مستورد يهونا مالت متي يهونا مكتل مالت نو متي يهونا مكتل مالت امبورت يتدرجن يهونا النغر مكتل الناس ملكتو كليلوچ يتغنين نغرن مكتل الناس ملكتو لمادننا ከሌሎች የተገኘን ነገር መከተል አስመልክቶ ያለ ራስ ነው። ለምታችሁ አላል ከሌሎች የተገኘን ነገር መከተል ከማን ከሌሎች ከኛ ውጭ ያሉ ሊሆን ይችላል مستورد ማለት ይሄ ነው። ይሄ ዋሪድ የሆነ ነገር ይሄ እንደዚህ አይነት استورد አለ ሰዎች ነገራቶችን ማምጣት የሚችሉበት መንገድ አላቸው። ባለፈው እንዳልነው አንዳንዶቹ ኢስላማይዜሽን እንደሚሉት በግልጽ ማለት ነው። እሺ واننا እኛ አሉ ዘይሚን እኛ ለነአሰፉ በጣም እንቆጫለን አሉ። ይቆጫናል በጣም እንቆጫለን ሁሉ ለአሰፍ ሁሉንም አይነት መቆጨት እንደው ሁሉንም አይነት መቆጨት የመቆጨት ቢባል የመጨረሻ መቆጨት ማለት ነው። ሁሉ ለአሰፍ ማለት የመጨረሻ እንቆጫለን ማለት ነው። ወኢነና እኛ ለነአሰፉ እንቆጫለን ሁሉ ለአሰፍ እጅግ በጣም የመጨረሻ መቆጨትን እንቆጫለን። አይአኹዘ አቋሙን ሰዎች በመያዛቸው ማለት ነው። ምን هذه الامتي ከዚህ উম্মه ውስጥ ህዝቦች አልሙስሊመቲ ሙስሊም ከሆነችዋ ከዚህ উম্মه উম্মዋን የተፈለገችበት ምን هذه الامتي المسلمتي እቺ ሙስሊም የሆነች উম্মه ከሆኑ ሰዎች መያዛቸው ይቆጨናል አሉ። ያናደደናል አሉ። ይከነከነናል ግራ ይዘናል ይቀናት ይዘናል ለምን ይሄ ይሆናል ብለን እንቆጫለን አሉ። بكل ما ورد عليهم يمطالاچون كله ማለት ነው من عادات علم لمادوچን ካልቸሮችን وتقاليدን تقاليد ايه قدم ያለው አራያነቶችን ሞዴልነት ሞዴሎችን ማለት ነው። አረ ሞዴል ምን የሚደረጉ ነገሮች አራያ የሚደረጉ ነገሮች ምንድን ነው በአማርኛ አራያዎችን ማለት ነው። አራያ ታቃላችሁ ተምሳሌት ማለት ነው። ተምሳሌት አው ማለት ቁድዋ አድርጎ የሚያዛካል ማለት ነው። ይሄ ተቅሊድ ማለት በጭፍን መከተል ቃሉ ተቅሊድ ማለት በጭፍን መከተል ማለት ነው። ተቅሊድ ጭፍን መከተል ማለት ይሄ በተለይ አዕማ ከተጨም ተቅሊዱ አዕማ ማለት ጭፍን ተከታይነት ማለት ነው። ተቅሊድ በራሱ ሁሌ መዝሙም አይደለም ማለት መከተል የሚባል ነገር አለ። መከተል ማለት ትልልቅ ሰዎችን ዓሊሞችን ፈህማቸውን ግንዛቤያቸውን አካሄዳቸውን አረዳዳቸውን እስቲምባጣፎቻቸውን ይሄ ተቅሊድ ይባላል። አንዳንድ ሰዎች ተቅሊድ የሚባል ጭራሽ የለም ይላሉ በምንም ጉዳይ። ስለዚህ እሱ እንዳለ ሆኖ አሁን የተፈለገበት ምንድነው ተቃሊድ ተቃሊድ ማለት መከተሎችን የመጡላቸውን የሚከተሏቸው ነገሮች የመጡላቸውን ካልቸሮችን ሁሉ ሺዓራት ሺዓራት ማለት እነዚህ እንትኖች እነዚህ ምንድናቸው የሚባሉት ነው ስሎጋን በአማርኛ ምንድነው መፈክሮችን መፈክሮችን ሺዓራት እነዚህ መፈክሮችን እነዚህን እንደው የመጣላቸው መፈክር ማለት አንዳንድ አንዳንድ ሰዎች በተለምዶ የሚሏቸው ነገሮች አሉ ዝም ብሎ ይነገር ነገር ማለት ነው። አንዳንድ ሰው የሚቀባበላቸው መፈክሮች አሉ። ይሄ በጣም ሳናቀው ራሳችን የሆነ ስምጥ ነው ምንልበት። አንዳንድ ያሁን አንድ ሰው ለምሳሌ የሆነ ሰው ሲያናገረ ምንድነው መስሜ የለኝም አሁን እይ አረ መስሜ የለኝም መስሜ አቋለሁ መስሜ አለው ገብታችኋል አሁን ይሄ እንደ ምን ይሆናል በቃ ሰዎች ልክ ለዚህ አይነት ሰው መልስ ለመስጠት ምንድነው መስማት አልፈልግም ወይ ደግሞ ጥሩ ፖዚቲቭ የሆነ ነገር መናገር ሳይፈልጉ ሲጠሩ የሚናገሩት ነገር ማለት ምሳሌ እንጠቀስኩላችሁ እንዲህ አይነት ምኖች ይኖራሉ አንዳንዴ እንዲህ አይነት መፈክሮች ይኖራሉ በቃ የተለመዱ ሰው የሚቀባበላቸው ነገሮች ማለት ባነጋገር ሊሆን ይችላል በጽሁፍ ሊሆን ይችላል ሰውየው በሚጽፋቸው ነገራቶች በቃ ሲጽፍ ለምሳሌ ይሁን የሚጽፈው ነገር ይኖራል ሲጽፍ የተለመደ በቃ አሁን አንድ ተማሪ የሆነ ተማሪዎች ሆናችሁ እታች ክፍል ታስተውሳላችሁ ፍቅር ምናምንን ለመግለጽ የሆነ ልብ ቅርጽ ምናምን እንደዚህ አረ በቃ ልምድ ነው የሆነ ስሎጋን ነው ራሱን የቻለ አርማ ነው ለምታችኋል አረ ይሄ የመጣውን ነገር ሁሉ እንዲህ ይቀበሉታል አሁን ለዚህ ምሳሌ በአት መጥቀስ እንችላለን በቃ አስቡ እናንተም ይሄንን በዚህ አይነት መልኩ የሆኑ ልማድ አድርገን ያዝናቸው የተቀበልናቸው ማለት ነው ሲዓራት እነዚህ እስሉ ምልክቶች ይሆኑ ይሆኑ ፕሮፖጋንዳዎች ይሆኑ ማለት ነው ምንድነው ፕሮፖጋንዳ ነው አይደለም ምንድነው ስሎጋን በአማርኛ ነበር መፈክሮች ማለት ነው መፈክሮች ተቃሊድ ያው መከተሎች ማለት ነው ምን ከተላችሁ ሰዎች አሁን የሚከተሏችሁ ማአት ነገሮች አሉ ምሳሌ መጥቀስ ይቻላል ባለፈውም ልያለሁ አለባበስን አስመልክቶ ስለ ልብስ ስለሆነ ምናወራው ከወንዶቹ ከሴቶቹ የበለጠ ደግሞ ወንዶች ላይ ያለ ልብስን ዝቅ ማድረግ በቃ ዝም ብሎ ታጥይዝ ነው ከምን እንደመጣ ይታወቅ ጫማን ያለ ማሰር አድርጎ መሄድ ዝም ብሎ የተንከረፈፈ ማለት ነው የሆነ ሰሞን ነበርን የሆነ ሰሞን ደግሞ ሰፊ ሱሪ ነበር አረብ ሰፊ ሱሪ ነበር በጣም እጅግ በጣም ስፋቱ ሰውየው ሁለት ቀሚስ እስከሚመስል ድረስ ማለት ነው አረብ ይሄ ነበር አልነበረ ትልልቅ ኪስ ያለው ታች ወረደ መሬት የሚነካ ማለት ነው አሁን ደግሞ ያተቀየረና ጠባብ ሆነ ደግሞ አረብ ልክ ነገሩ ሲቀየር አብሮ ነው ቀየረ የሚለው ሰው ያ እንደዛ አይነት የነበሩ ሱሪዎች አሁን የሉም እንደው ፈልገ ነው የምታገኙ አረ ከወንዶች ምን ይሆናል ይቀየራል ማለት ነው ልክ እነሱ ሲቀይሩ አብረን ነው የምንቀየረው ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ ሳዩ መናገራቸው ዓለሙ ሚን አዕላሚ ንቡወቲ ነብይ ለመሆናቸው ይሄ ትልቅ ምልክት ነው ለኔ በቃ ማረጋገጫ ነው የቂን ይኖራል ወለው دخلوا جهر رب لدخلتموه የዚህ ያከለው ጉርጓድ ውስጥ እንኳን ቢገቡ ትገባላችሁ ይሄ ነው በቃ ልክ እነሱ ሽፍት ሲያረጉ ቀጥታ ነው ማንንም እኮ ዳዋ አላረገም ሰው አብሮ ራሱን ይቀያል ከነሱ ጋር እሷም እንደዛው ይሄ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው ተፈክር ነው እና ይሄ ይቆጨኛል አሉ ይቆጨኛል ለምን የሚከተሏቸው አካላት እኮ በጣም ሰዎች ጥሩ ሰው ቢሆኑ ኖሮ ምን ነበር ተሸቡ ጥሩ አይደል አው ተሸበህ ቢልኪራሚ فإن لم تكونوا مثلهم تشبهوا بهم فإن التشبه بالكرام فلاحوا አረን ጥሩ ስለሆኑ ማለት ነው እነሱም ባትሆኑም እንኳን ተመሳሰሉ በጥሩ ሰዎች ለምን فإن التشبه بالكرام فلاحوا ራሱ ስኬት ነው በራሱ ማለት ነው ጥሩ ኮ ቢሆኑ አያስቆጭም ነበር ተራ የሆኑ ሰዎችን ስትከተሉ ያሳዘናል አሉ من غير ያሉ ለዛውም ሳይመለከት من غير ان يتأنوا من غير ان يتأنوا ان يتأنوا ትኩረት ሳያደርጉ ማለት ነው ትኩረት ሳያደርጉ ዲና ትኩረት ሳያደርጉ ማለት ነው فيها በሷለ ትኩረት ሳያደርጉ ቆም ብለው ሳያስቡ ማለት ነው ትኩረት ሳያደርጉበት ምንም ለመጣላቸው ነገር ሲቀበሉ ይቆጨኛል ያናድዘኛል አሉ ትክክል ነው يتأنوا فيها وينظروا إليها እሷንም ሳይመለከቷት እሷን ሳያጤኗት ማለት ነው ይዘም ብሎ መመልከት አረ وينظروا إليها ሳያጤኗት ማለት ነው فلينظر احدكم مما يخالل ارى فلينظر ما يملكت معناته ياتين معناته ما تيننك مملكت الا يلا ارى بدهم بنغرو انالايز ما درك معناته من غير ان يتعنوا فيها وينظروا اليها سايواتم معناته اسوان من غير ان ينظروا اليها معناته سايملكتواتم اسوان سايتينواتم بنظر الشرعي والعقلي بشريعنا بعقل ايتا بشريعنا بعقل ايتها سايام سم بلو يتقبلالو ينظروا فيها مملكته بس واست هل تخالف شريعه الله ام لا اتشي نجر يالله شريعه تخالفالك تقررالك ليس حتتصررم بلو من لما درك لما قين معناتنو ينظروا فيها بس واست ليايو معناتنو اسان بعقلنا بعمراچو يفتشوت انالايزم يارغوات من ليلو نو ايي نجر هل مندنو هل تخالف شريعه الله ام لا እቺ ነገር ያላህ ሸሪዓ ተጻረረለች አትጻረረ እስቲ ከእስላም ጋር ይነገር ይጋጫል አይጋጭ በምን መልኩ እስቲ የቱ ጋር ይሄንን ነው ማድረግ ያለብን። ባለፈውም ብያችኋለሁ ገና መረጃ ሳታገኝ እንዲህ ሳትጠይቅ እንዲህ አይነት ጥያቄ ሳታነሳ ዝም ብለህ የመጣውን ነገር ኢምፖርት ካረክ በኋላ አዳፕት ካረክ በኋላ ቢነገርም አስቸጋሪ ነው። አሁን እንዳልኳችሁ ሱሪያቸውን ዝቅ የሚያረጉም ይሆኑ ይሄ ቃሪያ በሚባል ሱሪ በጣም ራሳቸውን ያጣበቁ ሰዎች ይሄንን ለመቀየር ገና ጊዜ ይፈጅባል። ትታገላለህ። ለምን ሰው የለመደውን ነገር ከውስጡ ውጥት አድርገህ ምን ማድረግ ማስለቀቅ አትችልም። ድሮ እኮ አንነበረው ማሪድ ነው የመጣ ነገር እኮ ነው መጤ ነው አስሉ ሰውዬው እንደዛ አንነበረም እኮ የሆነ ዘመን ላይ ያዘው ነገር ነው በቃ። ግን አዳርት ስላደረገው አሁን ይሄንን ነገር መላቀቅ ማለት መረጃ ነው የሚፈልገው ደሊል ይቻላል አይቻልም። የሚፈቅድ ሰው ይፈልጋል ወይ ደግሞ የቀራ ሰው እንደሱ አይነት ሰው ይፈልጋል የቀራ በቃ እሱ ቀርቶ ስለሚያደርገው እኔ ደግሞ ምን አለበት እኔ ከሱ አንሳለሁ እንጂ መረጃ ነው የሚፈልገው። ስለዚህ መጀመሪያ አንድን ነገር የመጣን ቴክኖሎጂ የሚሆን የመጣን አዲስ ነገር ቶሎ አዳፕት ከማረጋችን በፊት ቆም ብለን ምን ማለት አለ ማየት አለብን። ይሄን ነገር ቦስደው ሸሪዓዊ ተጻርሎ አለው ምንድነው መጻረር አለው የለውም የሚለው ይሄንን ሳይው ማለት ነው فإذا كانت تخالف شريعة الله እሷ ያላህን ሸሪዓ የምትቃረን ከሆነ رفضوها ምን ሊያረጓት ሊገፈትሯት ወደዛ رفضوها ሊገፈትሯት ويستنبوها ملوم ملوم كسوال يرقو اندي سيارقو مالذنو كما يرفض الجسم لك اندم ياكورفو اندم ياششو جسم سونت مالذنو سونت اندم ياركو اندم ياكورفو اندم ياششو السليم اين ان يهون سونت امنن جرسومة المرضي جرسومة المرض مالذ بشتام كي تهواسيانن مالذنو ጥርሱመት ለመረድ ይባላል በሽታም ተሐዋሲያን እነዚህ ፓቶጀንስ ወይም ደግሞ እነዚህ ዲዚዝ ኮዚንግ ኦርጋኒዝምስ መጥቶላቸው ማለት ነው። እንዴ እነዚህ ሲመጡበት ሰውነት ምን ያደርጋል ሪአክት ያደርጋል ቶሎ አይደል ሪአክት ያደርጋል አይደል የሆነ ነገር እኮ አዲስ ነገር ከውጭ ሲመጣበት ሰውነት ወይ ራስህን ያማህል ወይ ጉንፋን ይዛህል ወይ ያስቀምጣህል የመሳሰሉት በቃ የሆነ ምን ተፈጥሯል ማለት ነው የሆነ ከዚህ ፊት የተለመደ ከነበረው ነገር ወጣ ያለ ነገር ተፈጥሯል አይደል ለሰውነት አዲስ ነገር አዲስ የሆነ ነገር አግኝቷል ስለዚህ የሆነ ነገር ሪአክሽን አለው ሰውነት ሰሊም የሆነ ሰውነት ማለት ጤነኛ የሆነ ሰውነት ልክ እንደዛው ምን ሊያረጋት ራፍድ ሊያረጋት ማለት ነው ثم نصحوا ከዛም በኋላ ምን ሊያረጉ ሊመክሩ ማለት ነው ራሳቸው እንዲህ ገፍተርካ ራራራ ብለው ከዚህ ነገር ራሳቸውን ካራቁ በኋላ ثم نصحوا ከዛም ሊመክሩ ማለት ነው من كان የሆነን ሰው ማለት ነው ሙተለቢሰን ቢሃ በሷ ሙተለቢሽ የሆነ ሰው አለ በሷ ምን የሆነ የተደበላለቀበት ሰው ማለት ነው ሙተለቢሰን ቢሃ ማለት እሷን ተላብሶ ያለ ሰው አለ እሷን ተላብሶ ያለ አለ እቺን መጥፎ አሪብ የሆነች እቺን መጥ የሆነች አመለካከት እቺን መጥ የሆነች አደት ምን የሆነ ሰው አለ የተጣነው የተጠናወተችው ሰው አለ አይደል ራሱን እንዲህ ካዳነ በኋላ ከዛ በኋላ ነሲሃ ሊሰጡ አይደል ምን ይኸዋንም ከወንድሞቻቸው አልሙስሊሚነ ሙስሊም ከሆኑ ወንድሞቻቸው በዚህ ውስጥ የገቡ ሊኖሩ ይችላሉ። እነዚህ ደግሞ ወረዱ ቢሃ እሷን ያመጣት ማለት ነው። ወረደ ቢሃ ማለት አይ አመጣት ማለት ነው። አታዲ አመጣ ማለት አይደል? ልክ እንደ ወረዱ ቢሃ ማለት ወደሷ ሄዱ ማለት አይደለም። ወረዱ በሷ ይወረዱ ማለት አይደለም። ያመጣት ማለት ነው ባጭሩ። እነዚያ ያመጣት የሆኑት ሙስሊሞች እንዳንተ ይሄ ነገሩ እኮ አንተ ያመጣኸው አዳብት አርገህ የተቀበልከውና ያስተናገርክ ያለው የነ ፉላን አደት ነው። የዚህ አይነት ሰዎች ስታይል ነው። የዚህ አይነት ሰዎች ሙድ ነው። አይደል? ይሄ የምታወራው ነገር እኮ እነከሌ አይነት ሰዎች ያሉበት ነው። ስለዚህ من تشبه بقوم ደግሞ فهو منهم ነው ትለዋለ። ከሰዎች ጋር የተመሳሰለ ሰው እሱ እኮ ከነሱ ጋር ነው። አልመርዑ ደግሞ ማአመን አህበዩ መልቂያመቲ ነው። ሰው እኮ ነገ ቂያማ ቀን የሚቀሰቀሰው ከሚመስለው ጋር ነው ከሚወደው ሰው ጋር ነው። አንተ ስታይልህ እንደዚህ መሆነ እኮ እነዛን ሰዎች የመውደድህ አንድ ዓላማት ነው ምንም ተረጥር የለው አይደል እንዴ? አንድ ሰው መመሳሰል ያለበት በኪራዎች በጥሩ ሰዎች ነው። ወላው ነገሩ እኮ ሐራም ሐላልነቱ ባይበየንለትም ባይገልጽ እንኳን ባይሆን as much as possible መመሳሰል ያለበት የጀነት ሰዎች ነው አይደል እንዴ? በተቻለ መጠን የጀሃነም ሰዎችን ትመስላለህ። ይሄኮ ነው የተያዘው። ሰው በተቻለው መጠን የጀሃነም ሰዎችን ይመስላል ወለው ባይሆን እንኳን ማለት ነው። ስለዚህ ተሸብሁ ቢልኪራም በታላላቆች ተመሳሰሉ فإن التشبه بالكرام فلاحون በትልቆች በራሱ መመሳሰል ባትሆንም ማለት ነው እነሱን መምሰል عليم عدلهم قد عليم وشي ميان ربوس النقر لما تقبر طرس ما درقه توداتك والله عنس بن مالك رضي الله عنه رسول صلى الله عليه وسلم عندك أن المرء ما من حب يوم القيامة يالو عند سوك وددو قان كياما كانسلو كأسلمنا قطلو لان كأسلمنا قطلو شخ السحيمي من سلفي جنع على الجادة مطلع كتاب ليك أكسوتان لعند مسلمي هنا سو مسلمي هنا سو عالو صحابو كنو رضي الله عنه أنس بن مالك لمسلم ويت كأسلمنا قطلو اندذيك ياسد السطاتشو كان يلم يلال اندذيك حديث مالتنو كأسلمنا قطلو ياسد السطاتشو نقر يلم لمن كتب على إني عند أبو بكر عنهنم عند عمر عنهنم ار عند علي عنهنم نقر قل النسو نودالن ار عند النسو بانهنم النسو نودالن النسو اللي ما تصلالن بيتها ምክንያቱም አልመርኡ ማአመን ሐበ የውም القيامه ሰው ፈወደደው ጋር ስለዚህ ተጫዋች ተጫዋች ይመስል ሰው ተጫዋች ከተጫዋቾቹ ጋር ይቀሰቀሉ الله ወምታዙ اليوم ايها المجرمون ይላል ተለዩ እናንተ ሙጅሪሞች ለብቻችሁኑ ይላል ስለዚህ እኛ የትኛው ጋር ነው ምን ሆነው ማን ጋር መሆን ይፈልግነው ከማን ጋር መቀስቀስ ማለት ነው ይሄን ነው ማሰብ ያለብን ስለዚህ ሁለታቸው ነው ነው ሰይሚ ይሄ እጅግ በጣም ያስቆጫል አንድ ሙእሚን የሆነ ሰው ትልቅ የሆነ ነገር ትልቅ የሆነ ከፍ ያለ ዲን ይዞ ሲያበቃ ذك ذك على نجر اللي تسوي فلقة الله سبحانه وتعالى كوئن دي ليظهره على الدين كله نعمة تو ملو إيه هنا نعيمانوت كايمانوت وتشلو كاستاساس وتشلو كايديولوجي كفلسفنا هم يتشعل على درجات دوت الدين يتشعل يتنيون استاساس بيا بوليتيكا استاساس ميون إيكونومي استاساس ميون منفسا استاساس ميون أسلم الناني مستكاكل ميون يعني مسلو يلا فلذي إيه نتسو ሌላ ጫካ ጫካ የሚገባ ሰው እንዴት አያናድም ስለዚህ ልክ እነዚህን በዚህ መልኩ ነሲሃ ሊሰጡ እንዴ ብለ አሁን እንዳልነው ነሲሃ ሊሰጡ ማለት ነው من كان متلبسا بها من اخوانهم المسلمين الذين ورد بهم الذين وردوا بها اصلا ذاك يمطوا ማለት ነው ونقلوها نقل ያረጓት نقل ያረገ ማለት ተሸክሙ ያስተላለፈ ማለት ነው نقلت الحديث ይባላል نقلت الوحي ማለት ሰሃቦች ናቸው አይደል نقل ونقلوها ማለት ተቀብለው ያመጣት ማለት ነው ተቀብለው ያስተላለፉት ሰዎች ናቂል ይባላሉ ወነቀሉها الى مجتمعاتهم ወደ ማህበረሰቦቻቸው ወደ ማህበረሰቡ ወደ ሙስሊሞች ማህበረሰብ ላይ ተፈለገበት ወደ ማህበረሰባቸው ምን ያደረጓት ተሸክሞ ያመጣት የሆኑትን ሰዎች ሊመክሩ ማለት ነው ቢኑለ ተአሙልን ወነዘርን ቢኑለ ተአሙልን ተአሙል ሳያደርጉ ሳያስተለቱን ወነዘርን ሳያጤኑ ነገሩን ማለት ነው ሳሙል ሳረጉ ነገሩን ሳያስተነትኑ ተፈኩር ሳረጉ ምን ብለው ወደ ሙስሊሙ ማህበረሰብ አምጥተው የጫኑ ሰዎች አሉ። ምናልባትም በትምህርት ምክንያት ይሄዳል ይሆናል ይሆናል ማንን የተገናኙት ምዕራባውያንን የተገናኙት ምናልባትም አካዳሚካሊ ከነሱ ሰዎች ጋር አብረው ናቸው ወይም አካዳሚክ የሆነውን ቴክኖሎጂውን እየወሰዱ ነው ከነሱ ዱንያዊ ነገር በዛው አብረው ዲናቸውን ይወስዳሉ በዛው አብረው ካልቸራቸውን ይወስዳሉ ይው ይሄ እኮ ነው ምንወስድባቸውን ሰዎች መውሰድ ያለብንን መርጠን አይደለም ምንወስደው ምንወስደው ከነገሳንግሱ ነው ተክለልል አድርገን ማለት ነው ለዛ ነው እኛ አካዳሚካሊ የሆነ እውቀት ስንወስድ ከዛ ጋር አብሮ ያለው ሁሉ ለማናቸው ነው ምንወስደው ለዛ ነው ይሄ ከሆነ ደግሞ ማለት ነው ልብ በሉ ከነሱ ምንወስደው ራሱ ቴክኖሎጂ የሚሆን አካዳሚክ የሆነ ነገር ከልከል ይሆንብናል እኛ ላይ ኢንተርቪው ምን ከሆነ ضرر አለው ለዲንህ ለዲንህ ضرر ያለው ነገር ደግሞ አረና እንዴ الوسائل لها احكام عند نجر مدارشاو يمچرشا حكم الله مچرشا حكم الله عربي يمچرشا حكم الله ስለዚህ ያ مدارشاو እኛ ዕውቀት ለመውሰድ ብለን እየተጠቀምን ያለ ነው ወይ አደጋ ካለው ወለው ዕውቀት መውሰዳችን ከልከል ሁሉ ሊደርስ ተነገሩ ያለ ሳስተነቱን ይወስዱ ሰዎች እንደዛ ናቸው ስለዚህ እነዚህን ሰዎች ሊያስተካክሉ ከዛ በኋላ ራሳቸውን ራፍድ ካረጉ فهذه እቺ ነች حقيقة المؤمن يا مؤمن حقيقة مالته مؤمن مالته اسكون يالو نغر غبطاچو ها الغبطاچو مؤمن يونه سو اني قوچኛል ያስቆጨኛል ይከፋኛል በጣም ትልቅ ነገር ትልቅ ስሜት ነው የሚሰማኝ ምን በመሆኑ ሙስሊሞች የመጣላቸውን ነገር ዝም ብሎ ሳያስተነትኑ ሳያጤኑ ምን ማድረጋቸው መቀበላቸውና መከተላቸው ማለት ነው ምን ሳይዩ ልብ ብለው ሳይመለከቱ ከዛም ተመልክተው እስልምና ጋር እና አቅላቸው ጋር ትክክል ከሆነ ይቀበሉት አይደል ካልሆነ ደግሞ ራፍድ ሊያረጉት ልክ አንድ በሽታ ሲመጣ ሰውነት እንደሚቀወመውና ኢንካር እንደሚያሪአክት እንደሚያረጋው ራሳቸውን ከዚህ ራፍድ ሊያረጉ ሊርቁ ከዛም በኋላ ደግሞ ወንድሞቻቸውን ምን ሊያረጉ ሊያርቁ አይደል እዛ ጋር ያለ ነው ሐሳቡ ይሄ ነው ተቀሉ ስለዚህ فهذه ይሄ ማለት ነው حقيقه المؤمن مؤمن ማለት ይሄ ነው حقيقه ገብታችሁ አላል علم ማለት ይሄ ነው انتبه علم ማለት لا يعدله شيء اذا صحت نيته نيته ከተስተካከለ علم ምንም አይስተካከለውም ምንም አይስተካከለውም ተርፈ ስራ ምን ማለት ነው ንየው መስተካከል ማለት ተብሎ ኢማሙ ማሊክ ተጠይቀው ነበር ያ ማለት ምንድነው ጅህልናን ከራሱ ከሰዎችም ላይ ያስወግድ ነው ሰው ልጅ ሙስሊም የሆነ ሰው ይሄ উম্মাহ ብለናል ለራሱ ብቻ አይደለም የሚኖር ይሄ উম্মাহ ለራሱ ብቻ የምትኖር ከሆነ እንደውም ለኡማው ከሸክምነት አታልፍም መኖር ያለብህ ለኡማው ከራስህ ቀጥሎ ነው አይደል አላህ Subhanahu Wa Ta'ala ቁ አንፉሰኩም ብሎ ቆመ እንዴ ብሏል ወአህሊኩም አይደል ቤተሰቦቻችሁን አለ ስለዚህ ከራስ ቀጥሎ ምታስብላችሁ ሰዎች ይኖራሉ አላህ Subhanahu Wa Ta'ala ኩንቱም ኸይረ উম্মቲን ኡኽሪጀት ሊናስ አለ ለምን ተአምሩና ቢልማዕሩፍ ወተንሃውነ አኒል ሙንከር አለ ይሄ ከዚህ ሁሉ ማህበረሰብ የተሻላችሁ ሆናችሁበት ምክንያት መጥሩ ታዛላችሁ ከመጥፎ ተከለክላላችሁ ይሄ ባህሪ የሌለው ሰው ብለናል ይሄ ባህሪ የሌለው ሰው ምን ሸራሪ الناس ነው አንድ ማህበረሰብ ውስጥ አምሩ ቢልማዕሩፍ ነህ አኒል ሙንከር ከሌለ ልብ በሉ በተስማማንበት ተስማምተን በተለያየንበት ነገር ኡዝር እየተፈጣጠን የምንሄድ ከሆነ ማለት ነው ይሄ ሽራሩ الناس ማለት ይሄ ነው ሽራሩ الخلق عند الله رسول صلى الله عليه وسلم መጨረሻ ላይ ቂያማ የምትቆምባቸው ሰዎች ማለት ምን አይነት ናቸው ብሏል ሽራሩ الناس ናቸው አይደል አንደኛ ቀብር የሚያመልኩ ሰዎች ናቸው ሁለተኛ ቂያማ በህይወት ይያሉ የምትቆምባቸው ሰዎች ናቸው የዛኔ ላይቃሉ الله الله አይደል ወይ ላይቃሉ الله الله አይባልም الله الله الله الله አይደል الله الله ማለት ይተቁ الله አይባልም በዛታት ማለት አምር ቢልማዕሩፍ ነህ ያኒል ሙንከር የለም ማለት ነው የፈለገው ሰው ልክ እንደምንድነው ብለናል ይሄን እንደምንድነው ባለፈው ይነገርኳችሁ እንደምን እንደ አህያ አረ እንደ አህያ ነው ለሞት የሚቀርጹ ሰዎች በዛ እንደ አህያ ነው የሚሆኑት እንደ አህያ ምን አይነት አህያ መሰለሽ እንደ ተገፋፋ እንደ ተከመረ አህያ ይሁን ሜዳ ላይ አህዮች ተከምረው አይታችኋል እንደዛ ማለት ግማሹ ይጮሃል አረ ግማሹ ይንከባለላል ግማሹ ደግሞ ይራገጣል አረ እንዴ ግማሹ ብቻ የሚሆኑት ብዙ ነው አህዮቹ አንደኛው ከነዛ መካከል አረባካችሁ ስራ ስነ ስርዓት የሚላል እንዴ አ ስራታችሁን ያዙ እንጂ የሚላል እዛ ቦታ ላይ ልክ እንደዚህ የሚሆኑበት ሰዓት አለ ሰዎች ልብ በሉ አሁንም እኛ አምሩ ቢልማዕሩፍ ነህ ያለውን ሙንከር ስተን ሁላችንም ግማሹ እንደፈለገች ከወንድ ጋር ትጨማለቃል ግማሹ ይዘፍናል ግማሹ ደግሞ ሱሪውን እንደፈለገ ግማሹ ልብሱ አይሰግድም ሁላችንም እንዲህ ከተተው ዝም ከተባባልን ልብ በሉ እኛም ውስጥ ያለ ሸር አለ ማለት ሸረኛ ማህበረሰብ እኛ ነን እንዲህ አይነት ሰዎች እንዲኖሩ የሚፈልጉ ሰዎች ደግሞ የሚገርማቸው አሉ ዳዕዋም ያረጉ በተለያየንበት ኡዝር እንሰጣጥ የሚሉ ማለት እንደማን አይነት ሰው ልንሆን እንደ ሽራሩ الناس እንድንሆን ማለት ቀደም ብያቸዋለሁ ከሰዎች ሁሉ ምርጡ الذين يأمرون بالمعروف وينهون عن المنكر كنتم خير امه اخرجت للناس ይሄ ትልቅ ኳሊቲ ነው ከሰዎች ሁሉ ደግሞ ሸረኛ ማለት የዚህ ተቃራኒ ሰዎች ናቸው ሁሉም እንደፈለገ ይሆናል ማንንም አራ አላህን ፈራ የሚለው አረባክ ይሄን ነገር አስተካኪ አረባካቹ ይሄን ነገር የሚል የለም ይሄ ሸረኛ ማህበረሰብ ነው ይሄ እንዲህ አይነትም ቤተሰብ ካለ ይሄ ቤተሰብ ሸር የተሞላበት ቤተሰብ ነው በቃ መጀመሪያ ቂያማ ይቆመበት ማለት ነው የቂያማ ምልክቱ የታየበት ቤተሰብ ነው እንዲህ አይነት ቤተሰብ ካለ ሁሉም አንድ አይነት ከሆነ ማለት ነው ላሙሩነ ቢልማዕሩፍ ወላ ዩንኪሩነ አልሙንከር እንዲህ አይነት ማህበረሰብ ካለ እንዲህ አይነት ጀማዓ ካለ እንዲህ አይነት ህብረተሰብ ካለ ስለዚህ ሙእሚን ሐቂቃ ማለት ይሄ ነው ምርጥ ማህበረሰብ ማለት እንዲህ አይነት ሰው ራሱን አርቆ ሰዎችንም ከሐቅ ወደ ሐቅ የሚመራ ከመጥፎ ነገር የሚያርቅ አለበለዚያ ዝምማ ከተባባልን እንደነዛ አህዮች ነው የምንሆነው እንደነዛ አህዮች እንደተሰበሰቡት እንደተገፋፉት አህዮች አንየኩነ ሊሆን ሙእሚን የሆነ ሰው አንየኩነ ሊሆን ይገባል ቀውየ ሸክሲየቲ ጠንካራ ስብእና ቀውየ ሸክሲያ ማለት ስብእና ባቃላችሁ ስብእና ፐርሰናሊቲ ማለት ነው አይደል ነዋር የሚባለው በአማርኛ ሌላ ቃል አለው ከስብእና ሌላ ጠንካራ ነው ስብእና ስብእና ማለት ጠንካራ ስብእና ምን ማለት ነው ስብእና ሰው መሆን ማለት ነው አዎ ሙሉ ሰው መሆን ማለት ነው አይደል ጠንካራ ስብእና ማለት ትክክለኛ ሰው መሆን ሰው ሰው መምሰል ማለት ነው አይደል ከዚህ ሰው እየራቀ ሲሄድ ምን ይመስል ይሄዳል እንስሳ እንስሳ እየመሰለ ይሄዳል ቀደም እንዳልነው ምናልባትም ከአህያ ይባሰ ሊሆን ይችላል ከአህያም ከቤት አህያ ከሁለቱ የቤት አህያ በጣም ደደብ ነው ከሁለቱ ከዛኛው የበለጠ ማለት ነው ከሜዳ አህያ በሊድ ነው ምንም የማይገባው የማይሰለጥ ቢኖር አህያ ነው بل اندوم بل هم اضل الى الله كذام بتاش ليون يشال سوي سبنون يلقق فيه سو كمو بولت غرو سليد اندا يمسل ويم دمو طرو طرو لبسوچن ادي ساجين منام سلالبس اندا يمسل ويم ساجيك بتام تغلالطا سليدچ اندا يمسل يا سبنون ياطاچ ياطاچ كنذا كحيوچو يباسچون عليه سو بمن بملكاكت مالك جسدار له ሁለት ግር አይደለም الله سبحانه وتعالى قال بلهم اضلل بل اندوم الناس كذا بتاچ ናቸው ነው ሰው የሚያረገው ምንድነው ሰው መሆን ያለበትን ሆኖ ሲገኝ ሰው የሚያረገው ከዚህ በኋላ ላለው ዓለም መስራት ሲችል ነው በቃ አለ ብለኛ እኮ ሰው ማለት ሰው አይሆንም ሙእሚን ማለት ደግሞ ቀውዩ ሸክስያ ነው ሰብእናው ጠንካራ ነው ሙእሚን እንደዛ ነው መሆን ያለበት ዝም ብለህ በመጣፋሽን ሁሉ ምትረታ ለመጣፋሽን ሁሉ ምትንበረከክ የመጣፋሽን ሁሉ ቀጥታ ተቀበለህ ምታስተናግድ መሆን የለበትም ለምን ቆም ብለህ ታስባለህ ምንድነው መከተለው እኔ ነበረኝን ለምን ነው ማንነቴን መለከው አይደለም ሰው ለዲኑ እኮ ካልቸሩን ራሱ ላለማልቀ በጣም ሬጅስ ያደርግ ይለም እንዴ አረ የነበረበትን ባህል ላለማስደፈር ማለት ነው እኛ ባህላችንን እንቁ ባህላችንን ጠብቀን ማቆየት አለብን ብሎ ለባህሉ አረ ሲራጥ አሻገር ሲራጥ የሚያሻገር ግን ጀነትና ጀሃነም መግባት አለ መግባትን የሚወስን ነገር ላይ ግን እንዴት እኛ ባንዴ ለመጣ ነገር ሁሉ እሰየው እጅ እንሰጣለን ባንዴ ሁለት እጃችንን ከነገራችን ሁሉ በሙሉ በቃ እኮ በቃ ምን ባርነት ማለት ነው ያስተሳሰብ ባርነት የነገሰበት ዘመን ላይ ነው ያለው ኢንተርቪው የገገጽ ግልጹ ባርነት ሳይሆን ያስተሳሰብ ባርነት ሰዎች ማርከውን ያበቃሉ ማርከው ባሪያ ያረጉናል በቃ ማርከው የራሰ አንድ ባሪያ ማለት እኮ የራሱ ንብረት የለው ማለት የሚያፈራው የሚያወርሰው የለው የሚወርሰው የለው አይደል እንዴ አሁን አስተሳሰቡም የተወረሰ ሰው የራሱ የሆነ አስተሳሰብ የለው የራሱ የሆነ መመሪያ የለው የራሱ የሆነ ፕሪንሲፕል ቃይዳ የለው በመጣው ነገር ብቻ ምን ይሆናል ጎተት ይደረጋል እዛ ይሄ ማስተሳሰብ ከመጣ ለዛ ማስተሳሰብ ምን ሰው እንዳረገው ነው የሚሆነው ያስተሳሰብ ባርነት እኮ ከዚህ ያለፈ አይደለም እንጂ በስተው ወስደው ገበያ ቆሙ ሰለሸጡ እንደው አይደለም አስተሳሰብም ራሱ ባርነት አለ መወረር አለ ራሱ ራሱን ይቻለ ወረራ አለ ያስተሳሰብ ስለዚህ ይሄ ሊሆን አይገባም ሙእሚን ቀውይ ሊሆን ይችላል ሸክስያው ይሄ ሰብእናው ጠንካራ ሊሆን ይገባል ማለት ነው መትቡዕን ላ ታቢዕን ሙእሚን መትቡዕ ነው አስከታይ ነው እንጂ ተከታይ አይደለም አረ እንዴ አራያ ነው እንጂ ለሰዎች መሆን ያለበት እሱ አራያ ይፈልጋል ለምን ሙሉ የሆነ ነገር ያዘው እሱ ነው ሙሉ የሆነ ሃይማኖት ያዘው እሱ ነው መትቡዕን ላ ታቢዕን ሳሊሐን ሙስሊሐን ሳሊህ ነው የተስተካከለ ነው ሙስሊህ ነው አስተካካይ ነው ሙእሚን ሙእሚን እንደዚህ አይነት ሰው ነው እኮ ናፊዙል ዓዚመቲ ናፊዙል ዓዚመቲ ሙእሚን የሆነ ሰው ናፊዙል ዓዚማ ማለት ናፊዝ ማለት አንድን ነገር ኢፌክቲቭሊ መስራት ናፊዙል ዓዚማ ናፊዙል በሰር ናፊዙል ዓመል ናፊዙል ቀውል ይባላል ስለዚህ ለማለት ነው እዚህ ጋር ላይ ቺንቀርተናታል አይደል ታስተውሳላችሁ ቺንቀር ይሄ ናፊዙል ዓዚም ቁራጥነቱ በጣም ኢፌክቲቭ በጣም ጠንካራ ቆራጥ ነው ማለት ነው ባጭሩ ቆራጥ ነው አዝም ማለት ይሄ አንድ ነገር ላይ መቆረጥ መቻል فاذا عزمت فتوكل على الله مؤمن የሆነ ሰው እንዲህ ነው ቆራጥነቱ ኢፌክቲቭ ነው ቆራጥ ነው አቂደቱል ሸርሁ ኡሱሉል ኢማን ስትቀሩ ታስተውሳላችሁ አቂዳው ጠንካራ መሆን አንዱ የአቂዳ ትምህርት ከሚያደርሳቸው ፍሬዎች መካከል አንዱ ምንድነው ሰውየው ቆራጥ ይሆናል በሚሰራው ስራ ቆራጥ ይሆናል ሙእሚን እንደዛ ነው ቆራጥ ነው ለፈስፈስ አይደለም ለመጣ ነገር ሁሉ ቀድም እንዳለ አይንበረከክም እና ደግሞ ምን አይነት ነው በሲሩ ተፍኪር ነው በሲሩ ተፍኪር ማለት ደግሞ ተፍኪር ይሄ ፊክር ምንድነው ፊክር ማለት ፊክር ምንድን ነበር አስተሳሰብ ነው ግን ካስተሳሰብ የተለየ ቃል አለው ጥሩ ቃል ነበር በሲር ማለት በሲራ ማለት ዒልም ነው በሲራ ዒልም በእውቀት ላይ ተመሰረተ አስተሳሰብ ነው ያለው እንደዛ ይቀርበ ነው ግን አስተሳሰብ እቺ ተፍኪር አላት ቃል ምን ተፍኪር እስቲ እሳቢ እሳቢ አይደለም ግን ፊክራ ገብቷችኋል አይደል ፊክራ ታቃላችሁ አይደል ፊክራ ማለት አስተሳሰብ ማለት ነው አመለካከት ማለት ነው አመለካከት አይዲዮሎጂ ማለት ነው አይዲዮሎጂ ሰውዬው ምን የሆነ ሰው ምን አላችሁ? ማስተንተን ማታምል ነው። እሺ ተፈከሩ እሺ እሺ ሙእሚን የሆነ ሰው ሲያስብ ምን አይነት ነው? በበሲራ ነው። በበሲራ አላ በሲራቲን ነው። ማለት አላ ዒልም ነው ማለት ነው። አመለካከቱ በእውቀት ላይ ያለ ነው። አስተሳሰቡ እውቀታዊ የሆነ አስተሳሰብ ነው ያለው። ሎጂካል ነው፣ ምክንያታዊ ነው። አረን ምክንያታዊ ነው። ለምን እንደምከተለው ለምን እንደምሰራው በምን መረጃ ነው የምሰራው? ምንድነው ጥቅሙ? ምንድነው ጉዳቱ? ከዚህ በኋላ ይሄ ነገር ጉዳት አለው? ሙስተቅበል ላይ ዘ ፊቸር ምን አይነት ኢፌክት ይኖረዋል ለኔ? አረ ከዱንያ ከአኺራም አንፃር ይሄንን ያስባል። ስለዚህ ፊክራው በዒልም ላይ ተመሰረተ ነው የተገነዘበ ነው ማለት ወኢዛ ካነት ሃዲህ ከሆነች ወኢዛ ካነት ከሆነች ሃዲህ ለዓዳት እነዚህ ልማዶች እነዚህ ካልቸሮች ወተቃሊድ እነዚህን ተቃሊዶች እነዚህን መከተሎች ወሺዓራት አልዋሪደቲ ሺዓራት አልዋሪዳ የመጡ መጤ የሆኑ ሺዓራት እነዚህ ምንድን ነበር ያላችሁ መፈክሮች መጤ የሆኑ መፈክሮች ኢለይና ወደኛ ማለት ነው ላቱኻሊፉ ሸሪዓተና ሸሪዓችን የማትኻልፍ ከሆነ ማለት ነው ፈልዩንዘር ኢለይሃ እሷ ትጤናለች ማለት ነው ፈልዩንዘር ትጤናለች ትታያለች ኢለይሃ በምን ቢነዛሪ አቅል በአቅል ደግሞ እይታ ተታያ ሸሪዓን ማይኻልፍ መሆኑን አረጋግጥ ካር ሸሪዓን ማይኻልፍ ነገር መሆኑን ካረጋግጥክ እሷ ደግሞ ትጤናለች በምን ቢነዛሪ አቅል በአቅል ማጤን ማለት ነው ሸሪዓዊ ማጤን አለ ሸሪዓዊ ኢቫሉዌሽን አለ ሸሪዓዊ አናሊሲስ አለ ከሸሪዓው ጋር አልተጋጨም አሁን ደግሞ ከሸሪዓው ጋር አልተጋጨም አይደል ጥሩ ሸሪዓው የሚከለክልን ነገር የለውም በግልጽ ይሄን ነገር ደግሞ ሸሪዓው ስሩትን ብሎ አራበረታታም አሁን ይሄን ነገር ምን ታረጋለህ የመጣ ነገር ነው አዲስ ቴክኖሎጂ ነው አዲስ አመለካከት ነው አዲስ ቱል ነው መጠቀሚያ የሆነ መሳሪያ ነው ሊሆን ይችላል ሶፍትዌር ነው ሊሆን ይችላል ያሰራር ስልት ነው ይሄንን ነገር በአቅሉ ይመለከተዋል አሉ ፈደምብር ስለዚህ ምንድነው ኢለይሃ ቢነበር العقل በአቅል ይታይና ፈልነምብር ልንመለከት ነው ማነቲጀቱሃ ልንመለከት ይገባል ማነቲጀቱሃ ምንድነው ሽ ውጤቷ የሚሆነው ምን ውጤቷ ይሆናል في الحاضر አሁን حاضر ማለት አሁን to the in the present ማለት ነው አሁን ላይ في الحاضر አሁን ላይ والمستقبل مستقبل ደሞ ማለት مستقبل ወደፊት ምን ንቅጣጨው to the future ማለት ነው في الحاضر አሁን ላይ والمستقبل እንደገና ወደፊት ባለው ደሞ مستقبلም ደሞ ቀሪብና بعيد አለው ለቅርብ مستقبلአችን ለቅርብ ፊቸርና ለቅርብ ወደፊታችንና ለወደፊት ደሞ بعيد ለሆነው ራቀላለው እስከ አኺራ ድረስ ምን አይነት ምን ይኖራል ለቲጃ ኢፌክት ውጤት ይኖራል ይሄ ነገር ምን ያስከትላል ብለን ባቅላችን እናያለን ማለት ነው የመጣን ነገር ሳንቀበል በፊት ልብ ብሉ ይሄ የሙእሚን ሐቂቃው ነው በመስተቅበል ቀሪብና መስተቅበል بعيد አለ ቅርብ የሆነ ሩቅና ቅርብ የሆነ ወደፊትና ሩቅ የሆነ ወደፊት ማለት ነው ይሄ እስከ አኺራ ድረስ ይላል እስከ አኺራ ድረስ ምን አይነት ነገር ሊያመጣ ይችላል ብለን الناس فإنه ነገሩ እኮ ቀድ ላይ ይكونوا ሊሆን ይችላል ምናልባት فإنه قد لا يكون لها ለሷ ላይኖራት ይችላል ተአሲሩን ተአሲር ይሆን ላይኖራት ይችላል ውጤት ምን ተአሲር ማለት ተጽኖ ላይኖራት ይችላል ملموسን في الحاضر ملموس هنا حاضر ላይ ملموس ማለት ይሄ ሲግኒፊካንት የሆነ ማለት ነው የሚታይ ማለት ነው የሚታይ ምን ላይኖራት ይችላል ተአሲር ተጽኖ ላይኖራት ይችላል አሁን ላይ ያቺ ቴክኖሎጂ ያቺ ከሰዎች ዝም ብለን አዳብት ያደረግናት ነገር አዳብት ያደረግናት ካልቸር አዳብት ያደረግናት አነጋገር አዳብት ያደረግናት አለባበስ አዳብት ያደረግነው አኗኗር ስታይል አጠቃላይ አሁን ላይ حاضر ላይ ብዙም ተአሲሩ ላይ ይታይ ይችላል በግልጽ ላይ ይታይ ይችላል ገብታችኋል አይደል الحاضر لكن ነገር ግን لا تأثير لصا ينوراتال تأثير يهونا ينوراتال تأثير ينوراتال مرتقب مرتقب مرتقب مالس ወደፊት የሚመጣ ማለት ፈርተቀም ሙርተቀም ማለት ወደፊት የምንገናኘው ማለት ነው። ሙርተቀም ወደፊት የሚነገናኘው የሆነ ወደፊት ፌስ የምናረገው የሆነ ግን ተአሲር ሊኖረው ይችላል። ሙርተቀም የሆነ ማለት ወደፊት የምንገናኘው ወደፊት ፌስ የምናረገው የሆነ في المستقبل ይሁን ሙርተቀም ይባላል። ፈርተቀም انهم مرتقبون فرتقب ወደፊት ተጠባበቅ እነሱም ተጠባባቂዎች ናቸው ታገኛላችሁ እናንተ ማለት ነው። እሺ ስለዚህ في المستقبل ወደፊት ማለት ነው ወመታሲርና በተጓዝን ቁጥር ማለት ነው بهذه الاتجاه በዚህ አቅጣጫ በዚህ ጋይድ በዚህ ፕሪንሲፕል اتجاه ማለት ይሄ ነው አቅጣጫ አቅጣጫ ታቀናችሁ አይደል? አቅጣጫ እንደሆነ አካል የሚሄድበት በዚህ ቦታ ላይ ይሄንን አቅጣጫ ቀርጸናል ይባላል። ኢትጃህ ማለት አቅጣጫ ነው፣ ጋይድ ማለት ነው፣ ጋይድ ላይን ነው። ወመ ታሲር ነቢ ሀዲል ኢትጃ። ያልገባችሁ ነገር አለ? ግልጽ ነው አይደል? ያልገባችሁ ነገር አለ ወይ? እሺ ያልገባችሁ ነገር ካለ ጠይቁኝ። ወመ ታሲር ነቢ ሀዲል ኢትጃ በሃደል ኢትጃ፣ በዚህ አቅጣጫ በተጓዘን ቁጥር ወአላ ሀደል ኸጥ፣ በዚህ መስመር ላይ በተጓዘን ቁጥር፣ አንድ መስመር ነው፣ በዚህ መስመር ላይ በተጓዘን ቁጥር ፈማዕና ዛሊከ፣ ይህ ማለት አነና ነሲሩ፣ እኛ እየተጓዝን ነው ማለት ነው። አላ በሲረቲን አው ሀቅ ኢልም ላይ ወየቂኒን፣ እርግጠኛ የሆነ እውቀት ላይ። በሲራ ማለት እርግጠኛ የሆነ እውቀት ማለት ነው። እርግጠኛ የሆነ እውቀት በትክክል ነገሩ ላይ ስትደርስበት በሲራ አለህ ይባላል። ቁል ሀዚህ ሰቢሊ አድዑ ኢለላሂ አላ በሲረቲን፣ ስለምታረገው ነገር፣ ስለምታረገው ዳዕዋ፣ ስለተከተልከው ፕሪንሲፕል እና መንገድ ትክክለኛ የሆነ ምን አመለካከት ሲኖርህ ማለት ነው። ኢነና ሲርና የዛኔ እኛ የዚህን ጊዜ ማለት ነው። ፈማዕና ዛሊከ ይህ ማለት እንዲህ አድርገን የምንከተል ከሆነ እንዴት የምንከተል ከሆነ የሆነን መጤ ነገር ስንቀበል ሸሪዓዊ ሚዛን ላይ ቁጭ እናደርገዋለን። ካልካለፈ አለፈ አይደል? ይሄን አለፈ መጀመሪያ አቅል አይደለም ኢንተቢ መጀመሪያ ሸሪዓዊ ሚዛን ነው። ከዛ ይሄንን ካለፈ ደግሞ በአቅላችን አይደል እናያለን። ይሄ ነገር ሸሪዓችን ላይ በግልጽ አትስሩት የሚል ነገር የለም፣ ደግሞ ስሩትም የሚል ነገር የለም። ስለዚህ አሁን እናየዋለን፣ እናጤነዋለን። አሁን ላይ ምን አይነት ምን ይኖራል? ኢምፓክት ይኖራል። ኢምፓክት ኔጌቲቭ ኢምፓክት ይኖራል፣ ፖዚቲቭ ኢምፓክት ይኖራል። እናያለን። አሁን ላይ እሺ፣ ምንም ነገር የለውም። ወደፊትስ ምን ሊያስከትል ይችላል? ይሄ ነው ሙእሚን ማለት እንጂ ምን አገባኝ እኔ ስለ ወደፊቱ። እኔ የሆነው ይሁን ተመችቶኛል የሚል ከሆነ መጨረሻ የሚገባበት አደጋ ውስጥ ነው የሚሆነው። ረሱል ሰለላሁ ዐለይሂ ወሰለም ለዛ ነው ወኢነ ፈኢነል በይኑን አረ ወኢነል ሐራመ በይኑን ወበይነሁማ ኡሙሩን ሙሽተቢሃት አሉ። መሀላቸው ላይ አምታች ነገሮች አሉ። ፈመን ተቀ ሹብሃት ፈቀድ ስተብርአ ሊዲንህ ወዕርድህ። ሹብሃት አምታች ነገሮችን የራቀ ሰው ዲኑንም ክብሩንም ጠብቋል። ወመን ወቃ ፊ ሹብሃቲ፣ ግን አምታች ነገሮች ውስጥ የገባ ሰው ግልጽ ያልሆኑ ነገራቶችን የተዳፈረ ሰው አሉ፣ እሱ ደፋር የሆነ ሰው ፈቀድ ወቃ ፊ ልሐራም፣ በእርግጥ ሐራም ላይ ይወድቃል። ወቃ ፊ ልሐራም፣ ሐራም ላይ ይወድቃል ብሏል። ስለዚህ እንዲህ ከሆነ የተጓዝነው እኛ አዎ አነና ነሲሩ አላ በሲረቲን ወፊ ኢትጃህን ሰሊሚን ሰላማዊ የሆነ አቅጣጫንም ይዘናል ማለት ነው። አካሄዳችን ያማረ ነው ማለት ነው። አያያዛችን ጥሩ ነው ማለት ነው። እንዲህ አይነት ፈትሸን የምንይዝ አይነት ሰዎች ከሆነ ሙወፈቅን ቢኢዝኒላሂ ተዓላ። ሙወፈቅ ማለት የተገጠመ ማለት ነው። ሙወፈቅ ነው ቢኢዝኒላሂ፣ ሙወፈቅ ቢሸድ ልዋው ማለት ነው። ሙወፈቅ የሆነ ነው ቢኢዝኒላሂ ተዓላ፣ በአላህ ሱብሃነሁ ወተዓላ ፍቃድ። አሀ ተገጥመናል ማለት ነው። ለሀቅ ሂዳያ ተመርተናል ማለት ነው። ሀቅ ላይን ያለ ነው ማለት ይቻላል ማለታቸው ነው። ምን አይነት ሰዎች ከሆነን የሚመጣን ነገር ከመቀበላችን በፊት እስቲ ቆይ መረጃ፣ እስቲ ቆይ አቅል፣ እስቲ ቆይ ሸሪአ፣ እስቲ ቆም ምንበል ምንል ከሆነ አለበለዚያ እንደመጣ ምንጋልብ ከሆነ ሲያጨበጭቡ አብረን፣ ሲስቁ አብረን፣ ሲጮሁ አብረን፣ ሲያለቅሱ አብረን፣ ሲያውልቁ ልብሳቸውን አብረን። በቃ እንዲህ ከሆነን ቅድም እንዳላችሁ እንደተባባል ነው ማለት ነው። ከምንም አይደለም ሰውዬው፣ ከምንም አይደለም። በል ሰብእናው ዜሮ ነው ማለት ይቻላል ማለት ነው። ሰብእና የለውም ሰው እንኳን አይደለም ዲኑን፣ ካልቸሩን እንኳን የሚዳፈር ነገር ሲመጣ ዝም ብሎ የሚለቅ ከሆነ ይሄ ጠንካራ ሰብእና የለውም፣ ጠንካራ ማንነት የለውም። በራስ መተማመኑ ዜሮ ነው ማለት ነው። የራሱ የሆነ ነገር የለውም። እሷም እንደዛው የራሷ የሆነ ነገር የላትም፣ በራሷ አትተማመን። ዛሬ ሰዎች አሁን የሆነ ሰው ለመምሰል ጥረት የሚያደርጉት ለምንድን ነው? እነሱነታቸው ባዶ ነው። ገብታችኋል አይደል? እነሱነታቸው የራሳቸው ኳሊቲ ያውቁታል፣ በጣም የወደቀ ነው ማለት ነው። ስለዚህ እኔ ማን እኔ ባዶ ስለሆንኩ እኔ ዜሮ እኔ የራሴ የሆነ ስብዕና ስለሌለኝ የራሴ የሆነ የምከተለው መንገድ ስለሌለኝ ያንተን ያንቺን ልከተል እንደማለት ነው። የሚከተሏቸውን ሰዎች በይኮ በቅልቅ ሊሳነል ሐላቸው ይሄ ነው። ሊሳነል ሐላቸው ሊሳነል ሐል ደግሞ እንደውም አብለግ ነው ሚን ሊሳን ይልመቃል። ሰው በምላሱ ከሚናገረው በተግባሩ የተናገረው በጣም ይበልጣል ዋጋ። ምን ትርጉሙ በትክክል ይነግራል። ትክክለኛ እቺ ሴት እያለች ያለችው ከኔ አንቺ ትሻያለሽ፣ ከኔ ስብዕና የአንቺ ስብዕና ይሻላል፣ ከኔ አመለካከት እኔ ካለኝ ኳሊቲና ጥራት የአንቺ ጥራት ይሻላል እያለቻት ነው። ያቺን ዛኒ ያቺን አርያት ካሲያት ሙሚላት የሆነችዋን ሴት ማለት ነው፣ ሙተመርድ የሆነችዋን ሴት አንቺ ከኔ ትሻያለሽ፣ ስለዚህ እኔ ያንቺን ስብዕና ቢዝ ይሻለኛል፣ ያንቺ ሙድ ያንቺ ስታይል ይሻለኛል እያለቻት ነው። ይሄ እኮ ነው በተዛዋሪ ገለጻው ይሄ ነው አንተም እኔም እንደዛ ነን እንደዛን ሰውት ምን ከተልከው ነው ሌላ ተጉም የለው ስለዚህ ነው አለበለዚያ ግን ፈትሽን ከሆነ ጥሩ ስብእና አለን ማለት ነው ጥሩ ሙስሊሞች ነን ማለት ነው موفقነን ኢንሻአላሁ ተዓላ وان مما ينداله الجبين قالوا እሺ እሺ ግንባርን የሚያስደፋ እንደገና ደግሞ አይንን የሚያሰብር ሰው ፊት የሚያስቀረቀር የሚያሳፍር የሆነ ከሆነው ነገር ውስጥ ማየታችን ነው ይላሉ ምን ማየታችን የሚከተለው እና ያለው ግንባርን ያስደፋል አይን ያስደፋል የሚያሳፍርም የሆነ ማለት አንገት የሚያስደፋ ነገር ታቃላችሁ አንገቴን አስደፋኝ አሳፈረኝ ይባላል የሚያሳፍር ከሆነው ነገር አንገት የሚያስደፋው የሚከተለው ይሆናል ኢንሻአላህ ተዓላ ሱብሃነ አላህ ወሊየ ወሰለም ወሰለም